ولكن البر من آمن بالله واليوم الآخر جن ملكم سرعة مالت بالله النا بمجرشا كان يأمنوا سو ملكم سرانو بلاتشو إلا انقدي يامان يوم سراهو اللو مجمريانا مسارتو إيمان سلوانا ان انت اندم تروت كيبلان بيتشا اند تلك نغر ما كانن سايون يا ملكام سرا مسرتونا وانا قنچو مدمدمياو بالله انا بمچرشا كان يامنو سويه تكبار سيون بيتشا نو مالتو نو والملائكه اندوم بملائكوچو يامنو سويه سرا نو والكتاب الله سبحانه وتعالى باورداچو كتبوچم يامنو سويه سرا نو بني زندا ከትልቅ ነገር የሚቆጠረው ወነብይን እንዱም በነብያቶች ያመነ የሆነው ወአተል ማላ አላ ሁብሂ እንደገና ደግሞ ገንዘብን ከመውደዱ ጋራ ለአላህ ብሎ ምጽዋት የሚለግሰው ሰው የሥራ ነው ወይም አላ ሁብሂ ማለት ጌታውን ከመውደዱ ጋራ ገንዘቡን የሚመጸውት ደውል ቁርባ ለነማን ነው የሚለግሰው ያቅራቢያ ዝንድና ላላቸው ወገኖችና ወልየታማ አባቶቻቸው በህፃንነት ተዋቸው ለሞቱ ልጆች ወለመሳኪን እንዱም ደግሞ ለችግረኞችና ወብነሰቢል ለመንገደኞች ወሳኢሊን ለለማኞች ወፊርቃብ እንደገና ደግሞ በባርነት ለተያዙ ሰዎች ጫንቃቸውን ነፃ ለማውጣት ወአቃመ ሶላት በተጨማሪም ደግሞ የስግደታቸውን ግዴታ ወቅቱን አክብረውና ስርዓቱን አሟልተው አስተካክለውና ዘውትረው የሚሰግዱ ሰዎች ስራ ነው። ወአተ ዘካ እንደገና ግዴታ ምጽዋታቸውን ደግሞ የሚለግሱና የሚሰጡ የሆኑ ሰዎች ስራና ወልሙፉ ነቢያዲም እንደውም በቃል ኪዳናቸው የሚሞሉና የሚያከብሩ የሆኑ ስራቸው ኢዳ አዱ ቃል በሚገቡበት ጊዜ ወሳቢሪነ ፊል በእሳ ወድራ በችግርና በጦርነት ጊዜ ደግሞ ታጋሾች ሆኑትን ክፍሎች በተለይ አደንቃቸዋለሁና መሰግናቸዋለሁ ኡላኢከ الذين صدقوا አሁን የተጠቀሱትን መለኪያዎች ወይም መመዘኛዎች ያሟሉ የሆኑ አማኞች በእምነታቸው እርግጠኞች እነዚህ ብቻ ናቸው ወኡላኢከ هم المتقون እነን ጌታቸውን የሚፈሩና ፍቃዴንም የሚያከብሩ ጥንቁቆች ማለት እነዚህ ናቸው በማለት ያረጋግጣል ማለት ነው። እና እንግዲህ አለል ኪታቦች ነብያችን አለይሂ ሰላቱ ወሰለም ለተወሰነ ጊዜ ለ17 ወራት ያህል ወደ ቤተል መቅዲስ ሲሰግዱ ከቆዩ በኋላ ከወሊ ወጃሃ ከሸጥረል መስጂድል ሐራም በሚለው መለኮታዊ ትእዛዝ እንደገና ወደ ካዕባ ሲመለሱ ነብይማ ቢሆን ኑሮ አንድ ጊዜ ወዲህ አንድ ጊዜ ወዲያ ምን አመላለሰው ነበር በአንድ ቂብላ መጥናት ነበረበት የውሸታም የመሆኑ ምልክት ነው እያሉ ይሄንን ለስማክያ ተጠቀሙበት ማለት ነው። እንደገና ሙሽሪኩል አረብም ዝመካ አካባቢ ያሉት ደግሞ የኢብራሂም ተከታይ ነኝ ይላል የኢብራሂምን ቂብላ አጥቶ ወደ ቤተል መቅዲስ መዞሩ ውሸታም መሆኑን ያመላክታል ይላሉ። ሁለቱም ወገኖች ወደ አንድ አቅጣጫ መዞር ማለትም የነሱን ቂብላ ብቻ ማክበር የኸይር ስራ መነሻ መድረሻ እንደሆነ አድርገው ያወሩ ስለነበረ ለዛ መልስ ነው ይሄንን ያወረደው ማለት ነው። ሙሽሪኮቹም ይሁን አለል ኪታቦቹ እነሱ ወደ ለመዱት አቅጣጫ ዝሮ ያልተገደ ሰው እንደ ህገው ወጣ አድርገው ይቆጥሩ ስለነበረ ይሄ አባባላችሁ ዋጋ ቢስ ነው። የኸይር ስራ መነሻና መድረሻው የተወሰነ ቂብላ መከተሉ ብቻ ሳይሆን ይልቁንስ ትክክለኛ መልካም ሰራተኛ የሚባለው ምን ምን ያሟላ እንደሆነ እኔ ልንገራችሁ ባላችሁ ነው የሚለው እና ከሞላ ጎደል አርካን አልኢማንንና በተወሰነም ደረጃ አርካን አልኢስላምን ተከሰላቸው በዛ አያት ማለት ነው። አላህ ዘንድ የሚቀርብና ጥሩ መልካም ስራ ሰራ ተብሎ የሚደነቅ ሰው ለማወቅ ከፈለጋችሁ ማን አመነ ቢላህ በአላህ በመኖሩና በአለም ባለቤት ፈጣሪነቱ እንደገና በመብቱ በብቸኛ ተመላኪነቱ ያመኑ የሆኑ ሰዎች ስራና ወሊዮም الاخر እንደገና ደግሞ ከሞት በኋላ ተነስተ በሰሩ ስራ መመንዳትን አውቀው ያመኑ የሆኑት ናቸው። እነሱ እንግዲህ እነዚህ ነገሮች ይጎሏቸው ስለነበረ ይሄ ነው ይልቁንስ የመልካም ስራ መሰረቱና መለኪያው ማለት ነው። ወልመላእክቲ እንደገና በመላእክቶቹ ደግሞ ያመኑ ናቸው። መላእካ ማለት አላህ ከኑር የፈጠራቸው ንጹሃንና ቅዱሳን የሆኑ ከሱ ፍቃድ ፍንክች የማይሉና ሁልጊዜ ያለማቋረጥ እሱን የሚያወድሱና የሚገዙ ናቸው ብሎ ያመነ ነው። ወልኪታብ እንደገና ደግሞ አላህ ባወረደው ኪታብ ማለትም በተለያዩ ነቢያት በተለያየ ጊዜ ለህዝቦች መመሪያ የሆኑ ዘንዳ አጽቦ የላካቸው ኪታቦች አሉ ብሎ አንዱን ኪታብ ከሌላው ሳይለዩ በሙሉ ያመኑት ሰዎች ኸይር ስራ ነው በእኔ ዘንድ ተደናቂ የሚሆነው። ወነብይን እንደገና ደግሞ በነቢያት ያመኑት ላኑ ፈርቁ በይነ አሃድ ሚን ሩሱሊህ እንደተባለው ከመጀመሪያው እስከ መጨረሻው ድረስ አላህ የመረጣቸውና የላካቸውን ነቢዮች በዘር በጎሳ ሳይለያዩ ሁሉንም የአላህ መልእክተኞች ናቸው ብለው የተቀበሉና ያመኑት ሰዎች ኸይር ስራ ነው የሚደነቀው። ወአተል ማላ አላ ሁቢሂ እንደገና ደግሞ ገንዘቡን ከመውደዱ ጋር ወይም አላህን ከመውደድና ከማክበር ጋር የሚወደውን ገንዘቡን ይቅርብኝ ብሎ የሚለግሰው መጽዋች ነው ባለ ታላቅ ኸይር ስራ ተብሎ ሊጠቀስና ሊወደስ የሚገባው ይላል። ለነማን ነው ገንዘባቸውን የሚለግሱት? ደግሞ ለአቅራቢያ ዘመዶቻቸው፣ መጀመሪያ በተሰዎቻቸውና የቅርብ ዘመዶቻቸውን ሳይረዱ ለጉራና ለስም ለውጭ ሰው አይዘሩም ማለት ነው። ከቤት ከጎረቤት ይጀምሩና በአቅራቢያው ጀምረው እስከ መጨረሻው አቅማቸው የፈቀደውን ያህል መጽዋታቸውን የሚለግሱ ናቸው። ወሊየታማ እንደገና ደግሞ ዝምድናም ባይኖራቸው አባቶቻቸው በህፃንነታቸው ተታዋቸው የሞቱ ለሆኑ ደሃ አደግ ልጆች የሚራሩና የሚረዱት ናቸው ባለ ታላቅ ኸይር ስራ መባል የሚገባቸው። ወልመሳኪን እንዲሁም ደግሞ ለችግረኞች ለራሳቸው የሚበቃ መተዳደሪያ ገንዘብ ወይም ንብረት የሌላቸው ለሆኑ ችግረኞች የሚራሩና የሚረዱት ናቸው ገንዘባቸውን ለነሱ የሚለግሱ። ወብነት ሰቢል ለመንገደኞችም ደግሞ በሀገራቸው ንብረት ገንዘብ ቢኖራቸውም እንኳ ለጉዳይ ወጥተው ድንገት ጉዟቸው የተቋረጠባቸውና ችግር ላይ የወደቁ የሆኑትን ጉዞኞች የሚረዱት ናቸው ባለ ታላቅ ኸይር ስራ ሊባሉ የሚገባቸው። ወሳኢሊን እንደገና ለለማኞች እንግዲህ ለማኝ አንድ ሰው በተለያየ ምክንያት ችግር ሊያጋጥመው ይችላል። በመሰረቱ ደሃ ባይሆንም እንኳ አንድ ቦታ ላይ ችግር ያጋጥመውና ለዛ መዋጫ እርዱኝ ብሎ ሊቆም ይችላል ወይም መደበኛ ደሃም ሆኖ ሊለምን ይችላል። በአጠቃላይ ሰው ካልቸገረው መቼም ሰው ፊት አይቆምምና ለእንደዛ አይነቱ ችግረኛ የረዳቶችና አጋዦች የሚሆኑት ናቸው። ወግሪቃብ እንደገና በወትሮ ጊዜ ሰዎችን በባርነት ይሸጡና ይለውጡ ስለነበረ በእስልምና ግን በጂሃድ ጦርነት የተማረኩ ሰዎች ካልሆኑ በስተቀር ባሪያ አይደረጉም። በዛ መሰረት የተማረኩና በባርነት ቀንበር ስር የወደቁ ካሉ እነዛን ለማስለቀቅ ደግሞ የገንዘባቸውን የሚለግሱት ናቸው አህለል ኸይር ሊባሉ የሚገባቸው። ወአቃመ ሶላት ከዚህም ሌላ ደግሞ የስግደት ግዴታውን አስተካክሎና አዘውትሮ የሚሰግድ የሆነው አማኝ ነው ባለ ታላቅ ኸይር ሊባል የሚገባው። ወአተ ዘካት በገንዘቡ ደግሞ የተመደበበትን ግዴታ ምጽዋት እንዲሁ ሳይሰስትና ሳይነፍግ የሚለግስ ነው። ወልሙፉነ ቢዓሂድም በቃል ኪዳናቸው ደግሞ የሚሞሉና ቃላቸውን የሚያከብሩት ናቸው። ከጌታቸው ጋርም የገቡትን ቃል ኪዳን ቢሆን ማለትም አንድ ሰው ላኢላሃ ኢላላህ ሙሐመዱ ረሱሉላህ በሚልበት ጊዜ አምላኬ አላህ ብቻ ነው መልእክተኛው ደግሞ መርየም ነብዩ ናቸው ካለ ህይወቱን በሙሉ በዚህ መርሆ የሚያስገዛ መሆን አለበት እና በማንኛውም ነገር በታዘዘውም በተከለከለውም ቀጥ ብሎ በገባው ቃል ኪዳን መሰረት የተጓዘ ከሆነ ይህ ነው የታላቅ ኸይር ስራ ባለቤት ሊባል የሚገባው። እንደገና ደግሞ እስበርሳቸው አንድ ሰው ከሌላ ሰው ጋር ቃል ኪዳን ወይም ተስፋ ቃል የገባ እንደሆነ ያንን ሳያጓድል የሚጠብቅና የሚሞላ ሲሆን ነው። والصابرين في البأساء والضراء وحين البأس እንደገና ደግሞ የተለያዩ ችግሮችና መከራዎች ወይም ደግሞ የጦርነት ሰቆቃዎች በሚደርሱበት ጊዜ የሚታገስና የመጣውንና ያጋጠመውን ነገር በጸጋ ተቀብሎ ለመቋቋም የሚሞክር የሆነውን ወገን በተለይ ሳላደንቀውና ሳላመሰግነው አላልፍም ይላል። أولئك الذين صدقوا እና አሁን የተጠቀሱትን ነጥቦች ያሟሉ የሆኑ አማኞች በእምነታቸው እርግጠኞችና እውነተኞች ማለት እነርሱ ናቸው። ወኡላኢከሁሙል ሙተቁን እኔንም የሚፈሩኝና የሚያከብሩኝ እነዚህ ብቻ ናቸው እንጂ እናንተ እንደምትሉት ወደ አንድ አቅጣጫ ዙሮ መስገድን ብቻ እንደ ትልቅ ነገር አድርጋችሁ በማጋነን አይደለም ጉዳዩ የሚለካው በላቸው ይላል። يا ايها الذين امنوا كتب عليكم القصاص في القتلى الحر بالحر والعبد بالعبد والانثى بالانثى فمن عوفي له من أخيه شيء فاتباع بالمعروف وآداء إليه بالإحسان ذلك تخفيف من ربكم ورحمة فمن اعتدى بعد ذلك فله عذاب أليم ولكم في القصاص حياة يا أولي الألباب لعلكم تتقون كتب عليكم إذا حضر أحدكم الموت إن ترك خيرا الوصية للوالدين والأقربين بالمعروف حقا على المتقين فمن بدله بعدما سمعه فإنما إثمه على الذين يبدلونه إن الله سميع عليم فمن خاف من موص جنفا أو إثما فأصلح بينهم فلا إثم عليه إن الله غفور رحيم يا أيها الذين آمنوا إن أنت بني بجد أجونا فمن مريعي يأمن أجو يون أجو ذنوشوي كتب عليكم القصاص في القتلى ሰው ያላግባብ በሚከተልበት ጊዜ በገዳው ላይ ተመሳሳይ መቀጫ ማድረግ ግዴታ ተደርጎ ተደነገገባቸው ይላል አልሁሩ ቢልሁሪ ገዳው ጨዋ በሚሆንበት ጊዜ በተመሳሳይ ጨዋ ይከተልለታል ይላል ወልአብዱ ቢልአብዲ ባሪያውንም ባሪያ ከገደለው በአቻው በተመሳሳይ ይገደላል ወልኡንታ ቢልኡንታ ሴትንም ሴት ከገደለች በተመሳሳይ መልኩ እሷው ገዳዋ ብቻ ትገደላለች እንጂ አንዱ አይነት ሌላው ከሱ በላይ ባለው መተካት የለበትም ባላቸው ይላል ይሄን ያለበት በጾታ ወይም ደግሞ በደረጃ የተበላለጡ ሰዎች ቂሳስ አይደረግላቸው ለማለት ሳይሆን በጃሂልያ የነበረውን ፍርሃት ለመለወጥ ፈልጎ ነው ማለትም በጃሂልያ ጊዜ ሰዎች አንድ ቢራሰብ እንግዲህ ታዋቂና በጣም የተከበረ በብዙ ወገን የታጀበ በሚሆንበት ጊዜ የራስን የበላይነት ለማንጸባረቅ ሌሎችን ጥቅቅኖችን ብሔረሰቦች ለመጨፍለቅ ምናልባት ደካማው ብሔረሰብ ከዚህ ከብርቱ አንድ ግለሰብ ያጠቃ እንደሆነ እነዛ ውዳቂዎች ናቸውና አቻዎቻችን ስላልሆኑ እያሉ ባሪያ ለባሪያ የተጃጀለ እንደሆነ የኛ ባሪያ እንደ ጨዋ ነው በማለት ያንገዳውን ባሪያ ተተው አለቃውን ጨዋውን ይገዱ ነበር ማለት ነው። ሴት ለሴት የተጃጀለ እንደሆነ የኛ ሴት በእነሱ ሴት አቻ አትከፈልም ይሉና ከገዳይ ወገን ወንድን ይገላሉ ማለት ነው። አሁንም ጨዋ ለጨዋ በሚጋደሉበት ጊዜ ምንም ስሙ ጨዋ ቢሆን እሱ የኛ አቻ አይደለምና በአንዱ ገዳይ ፈንታ ሁለት ሶስት መገደል አለበት በማለት ተራርበው ይገሉ ነበር ማለት ነው። እስልምና ግን የሰው ልጆች እኩል ናቸው በተቋ ካልሆነ በስተቀር ማንንም ማንን አይበልጥም ስለሚል ይሄንን አይነት ድንጋጌ አመጣ ማለት ነው እንጂ የዛይሩ ቃሉ እንደሚያሳየው ጨዋ በጨዋ ካልሆነ በስተቀር በሚል ጊዜ ባሪያ ጋራ ተተጋደለ ጨዋው አይገደልም ማለት አይደለም ማለት ነው። ወይም ደግሞ ሴት ለሴት በሚልበት ጊዜ ሴት ወንድን ብትገድል አይገደልም አትገደልም ወይም ደግሞ ወንድ ሴትን ቢገድል አይገደልም ማለት እንዳልሆነ ሊታወቅ ይገባዋል ማለት ነው። ቀደም ሲል የነበረውን የአርሎ አሰራር ለመሻር የተጠቀመበት አነጋገር ነው። አለበለዚያ ሰው ከሆነ በእስልምና ማንንም ሰው ያላግባብ መግደሉ ከተረጋገጠበት በጾታም ሆነ በደረጃ ቢለያይ መጠየቁና መገደሉ እንደማይቀር ነው ማለት ነው። እና በመሰረቱ እንግዲህ የሰው ልጆች አቻ ናቸው ተመሳሳይ ናቸው ገለው ከተገኙ መገደላቸው የማይቀር ነው። የሟች ወገን ይቅርታ ካልሰጠ በስተቀር ቀጥሎ እንደሚገልጸው ማለት ነው فمن عفي له من اخيه شيء እና ይሄ ገዳይ በገዳይነቱ በተመሳሳይ የሚገደል መሆኑ እንደ ተጠበቀ ሆኖ ከሟች ወገኑ ይቅርታ የተለገሰለት የሆነ ገዳይ ይላል። ሰውየውን ያላግባብ ገደለው ግን የሟች ቤተሰቦች አንዴ ተሳስቶ ገሎታል እሱ ቢገደልኛ ምን ያረግልናል ስጋውን በላ ደሙን አንጠጣ ገንዘብ ቢሰጠን ይሻላል በማለት መገደሉን ይቅርታ ያደረጉለት እንደሆነ ፈቲባኡን ቢልማዕሩፍ እንዴ የመገደሉን ተማሩ ድረስ ገንዘቡን በመፈለግም በኩል በመልካም በለዛታኛ ሁኔታ መከታተል ይኖርባቸዋል። እና ገንዘብ ከፈለን መገደሉን ግን ይቅር ብለናል ካሉት እንደገና ገንዘቡን ሲያስከፍሉ ደግሞ ያላግባብ ማመናጨቅና መዛት የለባቸው መገደሉ ቢቀርልህ አበዛው አትከፍልም እንዴ እያሉ እንዳይወርፉት ለዘባ አድርገው በጸባይ ይጠይቁት። ምክንያቱም ደም የቀመሰ ሰው መጥፎ ነውና ያመናጨቁት እንደሆነ ደግሞ አሁንም ሊደግም ስለሚችል ከስ አድርገው ያዙት አፉካሉ አይቀር እስከመጨረሻ ይታገሱ ማለት ነው። እንደገና እሱም ደግሞ ይቅርታ እስከሰጡት ድረስ ገንዘቡንም ደግሞ በማጉላላትና በማስተላቸት ለማስቀረት ወይም ለማጉላላት መሞከር የለበትም። እንኳን ሞቱን የተዋጭሁኝ እንጂ አመሰግናለሁ ብሎ ቶሎ ቀልጥፎ መስጠት ይኖርበታል ማለት ነው። ሁለታቸው በመከባበር ወአዳው ኒለይ ቢህሳን እና ወደዛ ወደ ማቹ ወገን ደግሞ በመልካም ሁኔታ ማድረስ አለበት። ገዳይ ለማቹ ወገን የሚጠየቀውን ሂሳብ ቶሎ በሚቻል ፍጥነት መክፈልና ሂሳቡን መዝጋት አለበት እንጂ ሞቱ ከቀረልኝ ብሎ መንጎላመም የለበትም ማለት ነው። ذلك تخفيف من ربكم ورحمه ይንግዲ ገዳይ ሰውን በሚገል ግዜ የሟች ወገኖች ፍቃደኛ ከሆኑ በገንዘብ መተካትና ተሞቱ መዳን ይቻላል የሚለው ድንጋጌ ከጌታችሁ የሆነ ማቃለያ ነው። የገደለ ሰው ምን ግዜም መገደል አለበት ብሎ ዝም ብሎ ቢዘጋ ኖሮ ገዳይ ሁሉ ግዜም ያለው ድሉ መገደል ብቻ ይሆን ነበር። ግን እነሱ ከፈቀዱልህ እኔም ተወሃለሁኝ ሲል አቃለለለት ማለት ነው። እነሱ ይገደልልን ካሉ መብታቸው ነው፣ ያው ፍትሁ ይጠበቃል። እነሱ ግን ይቅርታ የሚያደርጉና የሚተባበሩ ከሆነ አላህም በበኩሉ ደግሞ ገንዘብ ከፍላ ልትድን ትችላለህ በማለት አቃሎለታል ማለት ነው። ወራህማ እና ለዚህ ለገዳው ወገን ርህራሄ አድርጎለታል። ለነዛኞቹም ማስገደል አለባችሁ የእናንተ ወገን ሙቶ እርሱ መለቀቅ የለበትም ቢላቸው ኑሮ በግዴታው ሌላ አማራጭ ከሌለ ይቅርታ ሊያረጉ አይችሉም ነበርና አላህ ሱብሃነሁ ወተዓላ ብትፈልጉ ማስገደል፣ ብትፈልጉ በገንዘብ መልቀቅ፣ ብትፈልጉ በነጻ መተው ትችላላችሁ ሲል በአንድ በኩል ህጉን ማቃለል በሌላ በኩል ደግሞ ለሰዎች ማዘኑን ያመለክታል ማለት ነው። ፈመን ይዕተዳ ባዕደ ዛሊክ እና የነፍሷ ጋር ከተከፈለው በኋላ ዙሮ እንደገና በገዳ ላይ ጥቃት የሚፈጽም ሰው ካለ ግን ፈለሁ አዛቡን አሊም የሃይነቱ ኻኢን ነውና ለእንዲህ አይነቱ አጥፊ በጣም አሳማሚ የሆነ ቅጣት እንደሚያጋጥመው ነው በማለት ያስጠነቅቃል። አንዳንድ ሰዎች መጀመሪያ ጥላታቸው ኃይለኛ ሆኖ በሚያው ጊዜ ለማዘናጋት እንታረቅ ይላሉ። መጀመሪያ ገንዘብ ይክፈለን ብለው ገንዘብ ካስከፈሉና ባስከፈሉ ገንዘብ መሳሪያቸውን ተታጠቁ በኋላ እሱም ታረቅ ያለ ሁሉ ሲዘናጋ መልሰው ዙረው የሚያጠቁና የሚገሉ እንዳሉ ስለሚያቅ መጀመሪያ መታረቅ ወይም መብቱን መጠቀም አማራጭ ተሰጥቷችኋል። እንደ መጀመሪያ የተሰጣችሁን አማራጭ ተታችሁ ሰውን ታዘናጋችሁና ገንዘብ ከበላችሁ በኋላ ግን ዙራችሁ ጥቃት እንፈጽማለን የምትሉ ከሆነ ይሄን የሚያደርጉ ወገኖች ከባድ ቅጣት ይጠብቃቸዋል በማለት አስጠነቀቀ። እና እንግዲህ እስልምና የሁሉንም ስሜት ያዳመጠ የሁሉንም መብት ያካተተ በመሆኑ በይሁዲያ ዲን ቂሳስ ብቻ ነው የተደነገገው ይባላል። አንድ ሰው ሰውን ከገደለ ገዳዩ መገደል አለበት የሚል ብቻ አማራጭ ነው የተሰጠው ይባላል። ገንዘብ መስጠት ወይም ደግሞ መሸማገል መገላገል የሚባል ነገር ተቀባይነት አልነበረው። በክርስትናው እምነት ደግሞ በተቃራኒው በገንዘብ መገላገል ብቻ ነበር አማራጩ። ከገደለው አንድ ጊዜ ሙቷል፣ የኛው ደግሞ ቢገደል ምን ዋጋ አለው? ገንዘብ ይክፈል ተብሎ በገንዘብ ብቻ ነበር። እስልምና ግን የነዚህን የሁለቱን ሃይማኖቶች ህግ አካቶ እንደገና ሶስተኛ አማራጭ ደግሞ ሰጠ። ተነጭራሹ በነጻ አፉ ማለትም ይፈቀዳል በማለት እና ግደሉልን በሚሉበት ጊዜ የመግደል መብታቸው ይጠበቅላቸዋል። በገንዘብ ይከፈለን በሚሉ ጊዜ ገንዘብ ከፍሎ መለቀቅ ይቻላል። እንዳውኛ ጨርሰን አፉ ብለነዋልም ካሉ እነሱስ ካሉ ድረስ ሊለቀቅላቸው ይችላል የሚለውን ሶስቱን አማራጭ ሁሉ አስቀመጠ። ስለዚህ እስልምና እንግዲህ ያለፉት ሃይማኖት ያካተቱትን ጥቅም አካቶ እንደገና ደግሞ የራሱን ጨምሮ ነው የሚሄደው እንጂ የሚያጎለው ነገር የሌለ መሆኑን እነዚህና እነዚህን የመሳሰሉ አያቶች ያረጋግጣሉ ማለት ነው። ወለቁም ፊል ቂሳሲ ሐያቱን እና ለእናንተ በቂሳስ ህግ ገዳይን በተመሳሳይ መልኩ የመግደልን ስርዓት በመቀበላችሁ ህይወታችሁ ይጠበቅላችኋል ይላል። ያው ሌላ አልባብ እናንተ የትክክለኛ አስተሳሰብና አምሮ ባለቤት የሆናችሁት ወገኖች የቂሳስን ህግ በማስከበራችሁ የሁላችሁም ህይወት ይከበርና ዋስትና ያገኛል። ይህንን አይነት ህግ የደነገኩላችሁ ለአለኩም ተጠቁ። እናንተ ከስተትና እንዲሁም ተጨፍጫፊዎችና ተበዝባዦች እንድትድኑና እንድትጠበቁ በማሰብ ነው ይላል። ሰው እንግዲህ ሰውን ገሎ በነፃ የሚለቀቅ ከሆነ የሰው ህይወት አደጋ ላይ ይወድቃል። እገሌስ እገሌን ገሎ ምን ሆነ እኔም ገለዋለሁ እያለ ማንም ሰው እየተነሳ እንደፈለገ ይጨፈጭፋል ማለት ነው። ግን ገዳይ ይገደላል በህግ ማለት ከተደነገገ የሰው የዛሬ ጥላቴን ብገል ነገ ዙሬ እኔ ይገደላለሁ ማለትን ሲያቅ ከወዲሁ ውጤቱን ስለሚረዳው ያንን ጥላቱን ተመግደል ይቆጠባል። የዛ ጊዜ የራሱንም የጥላቱንም ህይወት አዳነ የህግ በመደንገጉ ማለት ነው። የህግ ባይኖር ኖሮ ግን እሱ ገሎ በሰላም መኖርን ስለሚመኝ የሰው ህይወት ሁልጊዜ ዋስትና አልነበረውምና ይህንን የቂሳስ ህግ በማስቀመጥ የሁላችሁንም ህይወት ማስከበሬ ነው ይላል። እና ይህ አይነት አነጋገር እንግዲህ አጭር ከመሆኑ ጋራ በጣም አስገራሚ የሆነ አገላለጽ ነው ይባላል። በጃሂልያም ጊዜ አልቀትሉ አንፋሊል ቀትሊ የሚባል ምሳሌያዊ አነጋገር ነበራቸው። መግደል ግድያን ያስወግዳል ይሉ ነበረ። ይህ አባባል ግን የቁርአንን አገላለጽ ሊያክል አልቻለም ማለት ነው። እና እንግዲህ ገዳይ ከተገደለ ደግሞ ሌላ ገዳይ ሊነሳ አይችልም ማለታቸው ነው በእነሱ አባባል። ግን እነሱ መግደል ግድያን ያስወግዳል ሲሉ የመጀመሪያውን ገዳይ ሆነ የሁለተኛው ገዳይ ህጋዊ ይሁን አይሁን አይገልጽም። የቂሳስ ግድያ አላሉም። እንዳው ብቻ የመገደል ካለ መገደል ይቆማል ነው የሚሉት። የዚህ ጊዜ ህገ ወጥ የሆነ አገዳደል ከሆነ እንዳውም ለሌላ ግድያ ይጋብዛል በእነሱ አባባል ማለት ነው። ቁርአን ግን ወለቁም ፊል ቂሳስ ነው ያለው። ዝም ብሎ መግደል ሳይሆን መጀመሪያ ያለ አግባብ የገደለውን ሰውዬ በህግ መግደል ነው የሚለው የቁርአን አቀማመጥ ማለት ነው። የመጀመሪያው ገዳይ ህገ ወጥ ሆኖ የሁለተኛው ግን ግድያ በህግ የተፈጸመ እንደሆነ ያ ግድያ ባጭሩ እንዲቆምና የሌሎቹ ሰላማዊ ህዝቦች መብት እና ህይወት እንዲከበር ያደርጋል ነው የሚለው። በዚህ መልክ እንደተባለውም እንግዲህ የሸሪዓ ህግ ተግባራዊ በተደረገበት ጊዜ ከማንኛውም ዘመን ከየትኛውም ሀገር የበለጠ ጸጥታ እንደሰፈነ ተረጋግጧል በታሪክ ማለት ነው። እና ሰዎችን እንግዲህ ገዳይ በሚሆኑበት ጊዜ ይገደሉ የሚለው ህግ በግብዞቹና በጸረ እስላም አመለካከት ጭካኔ የተሞላበት ድንጋጌ እያሉ ይኮንኑታልና ያወግዙታል። እነሱ ይህን ምስጢሩን ስላልገባቸው ወይም ሊገባቸው ስላልፈለጉ ነው እንጂ አለበለዚያ ጸጥታ ለማስከበር ሰው ያለ አግባብ የሚጨፈጭፍን ሰው ከመግደል የተሻለ አማራጭ የለም ማለት ነው። ይኸው እነሱ የሚያወጧቸው ህጎች የበለጠ ሰዎችን ከማጨፋጨፍና ጸጥታን ከማናጋት በስተቀር አንድ ቀንም የሰውን መብት ሲያስከብሩና የማንኛውንም ችግረኛ ችግር ሲፈቱ አይታዩም ማለት ነው። የአላህ ህጎች ግን ምስጢሩን ያውቃልና ሰዎችን የፈጠራቸው በውስጥ ስሜታቸውን የሚያውቅላቸው ስለሆነ ለሁሉም ነገር ችግር መፍትሄው እሱ ያለው ነው አማራጭ የሌለው ማለት ነው። እና ለአለኩም ተተኮን ይህን አይነት ህግ ለእናንተ የደነገኩላችሁ በዚህ በምድር ዓለምም ሆነ በመጪው ዓለም ከሚያጠፋችሁና ከሚጎዳችሁ ነገር እንድትድኑና እንድትጠበቁ ብዬ ነው ይላል። በአኺራም እንግዲህ ቂሷስ ከተከፈለ አንድ ሰው ከፈረው ዙ ስላለቀለት መልሶ ከመጠየቅ ይድናል። ጀሃነም ከመግባት መገደል ይቀላልና ማለት ነው። በዱንያም ቢሆን ደግሞ ሰውየው የፊተኛው ወንጀለኛ ዝም ብሎ ከተለቀቀ በአምባገነንነት ዝም ብሎ ብዙ ሰዎችን ትናንትና ገሌ እንግዲህ ለምን ሆንኩኝ እያለ ይቀጥላል። እሱን ያየና የሰማ ሁሉ ደግሞ የእሱን ፈለግ በመከተል አሁንም ብልግና እየተስፋፋ ሊሄድ ይችላል። ይሄ እንዳይሆን ብዬ ነው። እና ግድያው እንዲጠብ በአንድ ሰው በሁለት ሰው እንዲገታ ብዬ ነው እንጂ የደነገኩት ገዳዎችን ያለ ርህራሄ ለመቅጣት ብቻ አይደለም ማለት ነው። ኩቲባ አለይኩም ኢዛ ሐደረ አሐደኩሙል መውት ከእናንተ አንድ ሰው ሞት በሚጣደው ጊዜ ማለትም ጣረ ሞት በሚደርስበት ጊዜ ግዴታ ተደረገባችሁ። ኢንተረከ ኸይረን ገንዘብን ትቶ የሚሞት ከሆነ ሟቹ አልወስየቱ ሊልዋሊደይን ለወላጆቹ ኑዛዜ አድርጎ መሄድ ግዴታ ተደርጓል ይላል። እንግዲህ ማንኛውም ሰው ባለጸጋ ሀብታም ሆኖ ሲያበቃ በቅርብ የሚሞት መሆኑን የተለያዩ ምልክቶች ያሳዩ እንደሆነ በሽታው የማያድነው መሆኑ ከታወቀ ማለት ነው ከመሞቱ በፊት ለአቅራቢያ ዘመዶቹ ኑዛዜ መናገር አለበት። እና ከዘመዶቹ የመጀመሪያ ወላጆች ናቸውና ለወላጆቹ የሚገባቸውን ገንዘብ አስቀድሞ በኑዛዜ ያስቀምጥላቸው ይህን ግዴታ አድርጊያለሁ ይላል። ወላቅረቢን እንደገና ለአቅራቢያ ዘመዶች ከወላጆች ጀምሮ እንግዲህ ለልጆችም ሆነ ለወንድም ለእህቶች ለመሳሰሉት ሁሉ በደረጃቸው የሚገባቸውን ገንዘብ ይናዘዝላቸው ሟቹ ይላል። ቢልማዕሩፍ እና ይህን ስል ደግሞ በህጋዊ መልክ ነው። እንዲሁ ዝም ብሎ በህገ ወጥ መንገድ ብዙ ለሚገባው ጥቂት ጥቂት ለሚገባው ብዙ ወይም ጨርሶ የሚገባውን ትቶ ለማይገባው መስጠት ይሄ አይፈቀድም። የምትናዘዙት ነገር ደግሞ ቢበዛ ከሱሉስ ከአንድ ሶስተኛ ማለፍም የለበትምና በዚህ መልክ መናዘዝ ይኖርባቸዋል ባለጸጋዎች ይላል። ሐቀን አለል ሙተቂን እና ይህን ኑዛዜ ቸል የማይባል ግዴታ አድርገነዋል አላህን በሚፈሩና ፈቃዱን በሚያከብሩ አማኞች ላይ ይላል። ፈመን በደለው ይህንን እንግዲህ የድንጋጌ ቃል የለወጠ ባደማ ሰሚያሁ ከሰማው በኋላ ፈኢነማ ኢስሙሁ አለ ለዚነ ዩበድሉነሁ የዚህ የኑዛዜው ማዛባትና የመቀየር ወንጀል በሚቀይሩት ሰዎች ላይ ይሆናል በተናዛዡ ሳይሆን ማለት ነው። ኢነላህ ሰሚዑን አሊም ለማንኛውም ሁላችሁም የምትናገሩትን የሚሰማ እንደገና ሁላችሁም የምታስቡትንና የምትሰሩትን በጥልቅ የሚያይ ጌታ መሆኑን እወቁና በትዕዛዙ መሰረት ቀጥብላችሁ ስሩ ይላል። እና ይህ አያት ቀደም ሲል የተደነገገና ኋላ ቆይቶ በአያተል ሚራስ በውርስ አንቀጾች የተሻረ ነው። የቀደም ሲል የነበረውን ታሪክ ለመጥቀስ ያህል እንጂ በአሁኑ ጊዜ ስራ ላይ ሊውል አይችልም። የአያት በሚወርድበት ጊዜ ለወላጆችም ሆነ ለልጆች ለሌላ አቅራቢያ ዘመዶች በቁርአን በግልጽ የተደነገገ የማዋረሻ ህግ ስላልነበረ ሟቹ ራሱ ነበር የሚወስነው ማለት ነው። በራሱ አስተያየት ለአባቴ ይሄን ያህል ይገባዋል ከገንዘቤ፣ ለእናቴ ይሄን ያህል፣ ለልጆቼ ይሄን ያህል፣ ለወንድም ለእህቴ ይሄን ያህል እያለ ራሱ ነበር የሚመድበውና የሚያከፋፍለው ማለት ነው። በዛ መልክ እንግዲህ የተወሰነ ስልጣን ተሰጥቷቸው ስለነበረ ሁላቸውም የዝምድና ደረጃን ጠብቀው ለሚገባቸው የቤተሰብ አባላት ገንዘቦቻቸውን በኑዛዜ መልክ አከፋፍለው እንዲሄዱ ፈቅዶ ነበረ ማለት ነው። በዛ መልክ ታከፋፈሉ በኋላ ግን ሌላ ሰው ጣልቃ ገብቶ የሟቹን ኑዛዜ አዛብቶ ለተባለለት ሳይሰጥ ላልተባለለት ወይም ብዙ የተባለለትን ቀምቶ ጥቂት ለተባለለት ጨምሮ የሆነ እንደሆነ ይህን አይነት ማዛባት የሚያካሂዱ ሰዎች ተጠያቂዎች ናቸው በማለት አስጠነቀቀ። ቆይቶ ግን አያተል ሚራስ ከመጣ በኋላ ዩሲኩሙላሁ ፊአውላዲኩም ከሚለው አያት አንስቶ እስከ መጨረሻው ድረስ በዝርዝር አቅራቢያ ዘመዶች የተባሉትን በግልጽ ድርሻቸውን አላህ ራሱ ስለመደበላቸው በዛ አያት ስለተሻረ ይሄ በአሁኑ ጊዜ ስራ ላይ ሊውል አይችልም ማለት ነው። ቀደም ሲል የነበረው ህግ እንዴት እንደነበረ ታሪኩን ለማስታወስ ብቻ ነው የተቀመጠው። እንደገና ደግሞ በማንበብ አጅር ያስገኛል እንደማንኛውም አያት ማለት ነው። ፈመን ኻፈ ሚን ሙሲን ጀነፈን አው ኢትመን ተናዛጁ ኑዛዜ ቃሉን በሚያስተላልፍበት ጊዜ ግን ከተናዛጁ ግለሰብ ባለማወቅ ወይም በመሳሳት ከሐቅ ማጋደል ወይም ደግሞ ሁን ብሎ በአርሎ ለሚገባው ትቶ ለማይገባው፣ ብዙ ለሚገባው ትቶ ጥቂት ለሚገባው የማዛባትና የተሐቅ ማጋደል ሁኔታ ያየና የፈራ የሆነ ታዛቢ ፈአስላሐ በይነሁም እና ይህንን ስህተት አውቆ በተናዛዥና በሚናዘዝላቸው ግለሰቦች መካከል የሚበጀውን የመከረና ያስተካከለ ፈላ ኢትመ ዐለይህ ይህንን እርምት በማድረጉ ወንጀል የለበትም ይላል። ኢነላህ ገፉሩ ረሒም ለእንዲህ አይነቶቹ አስተካካዮች አላህ ይቅርባይና ሩህሩህ ነውና በእጅጉ ይላል። እና ፈመን በደለሁ ብሎ ነበርና ባለፈው የኑዛዜ ቃል ልክ ባለቤቱ በተናዘዘው መልክ ነው ተግባራዊ መደረግ ያለበት እንጂ ሌላው ታዛቢ ጣልቃ ገብቶ መለዋወጥና መቀያየር አይችልም ብሎ ነበር። ይህን ሲል ተናዛዡ በትክክል በህጉ መሰረት ተተናዘዘ ነው ሌላው ማናወጥ የለበትም የተባለው። የሚናዘዘው ሰውዬ እሱ ራሱ ባለማወቁ እንደማይገባ አድርጎ ሲናዘዝ ካየው ወይም ደግሞ ሁን ብሎ በአርሎ አንዳንድ ሰው ከቤተሰብ አባላት ቀረብ ያሉትን ጠልቶ ራቅ ያሉትን የሚወድና የሚያከብር ይኖራል ማለት ነው። በዛ በስሜቱና በራሱ እንግዲህ ምርጫ ለሚገባው ትቶ ለማይገባው ወይም ደግሞ ብዙ ሊደርሰው የሚገባውን አሳንሶ ጥቂት ለሚገባው ጨምሮ አብዝቶ ሲሰጥ ያየው እንደሆነ አንተ ሰውዬ አትሳሳት እና ያንተ ገንዘብ ላንተም አልጠቀመህ እንኳን ለነሱ፣ ስለዚህ አሁን ደግሞ በኑዛዜ የማይገባ ነገር አድርገህ ወንጀል ታተርፋለህና በዚህ መልክ አይደለም እናዝ ያለብህ፣ በዚህ መልክ ብታረገው ይሻላል ብሎ የመከረው እንደሆነ ወይም ደግሞ እሱ ካለፈ በኋላ ለተናዘዘላቸው ቤተሰቦች ሰውየው ተሳስቶ ነው እንጂ በዚህ መልክ ሸርዑ አይፈቅድለትም፣ የሚሆነው የገሌ ይሄን ያህል የገሌ ይሄን ያህል ነውና አላህን ፍሩና በዚህ መልክ ተከፋፈሉ ብሎ ለወራሾቹም የመከረ እንደሆነ ወይም ኑዛዜ ለተቀባዮቹ የመከረና ያስተካከለ እንደሆነ ይህ አይነቱ መካሪና አስተካካይ አይወነጀልም። ምክንያቱም ጥፋቱን የፈጸመው ተናዛዡ ነው። የኛው ግን እርምት አድራጊ እስከሆነ ድረስ አላህ ሱብሃነሁ ወተዓላ አይቆጣምና አይቀጣውም አለ ማለት ነው። ያ አዩሃ ለዚና አመኑ ኩቲበ አለይኩም ሲያሙ ከማ ኩቲበ አለ ለዚና ሚን ቀብልኩም ለዓለኩም ተተቁን أياما معدودات، فمن كان منكم مريضا أو على سفر فعدة من أيام أخر، وعلى الذين يطيقونه فدية طعام مسكين، فمن تطوع خيرا فهو خير له، وأن تصوموا خير لكم إن كنتم تعلمون. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان، فمن شهد منكم الشهر فليصمه، ومن كان مريضا أو على سفر فعدة من أيام أخر، يريد الله بكم اليسر ولا يريد بكم العسر، ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. يا أيها الذين آمنوا، إن أنت بني بجتاجو يا مناجو نافكادين يتكبلاجو وغنوشو، كتب عليكم الصيام، በእናንተ ላይ ጾም ግዴታ ተደርጎ ተጻፈባችሁ ወይም ተደነገገ ይላል ማለት ነው። ከማቁቲባ አለለዲና ሚን ቀብሊኩም ከበተፊታችሁ በነበሩት ህዝቦች እንደዚሁ በተመሳሳይ መልክ እንደ ተጻፈና እንደ ተደነገገ ሁሉ በእናንተም ላይ የጾም ግዴታ ተጣለባችሁ። ይሄም የሆነው ለአለኩም ተጠቁን ይሄንን የጾም ግዴታ በመወጣት ከመጥፎ ነገር ሁሉ እንድትጠበቁና በመጨረሻም ተቅጣት እንድትድኑ በማሰብ ነው እንጂ እናንተ ለማስራብና ለማሰቃየትም አይደለም ይላል። እና እንግዲህ አላህ Subhanahu Wa Ta'ala አርካን الاسلامን ደረጃ በደረጃ ነው ያወረዳቸውና የደነገጋቸው። መጀመሪያ ሸሃደተይን በአላህ ብቸኝነትና በነብዩ መልእክተኝነት ማመንና ይሄንን መመስከር የመጀመሪያው አርካን الاسلام ሲሆን ከዛ ቀጥሎ ኢቃሙ ሶላት መጣ። ከዛ ኢታው ዘካት ታቀደም ሲል ባለፈው አያ ለይሰል ቢረ ባለው ውስጥ እንደተጠቀሰት ሁሉ ማለት ነው። ከዛ በኋላ ደግሞ ሶም መጣ ደረጃውን ጠብቆ መዲና ከወረዱ በኋላ ማለት ነው በሁለተኛው አመት። እና የጾም ግዴታ ደግሞ ባለፉት ኡማሞች በይሁዶችም በነሳራዎችም በሌሎችም የነብይ ተከታዮች ሁሉ ሲደነገግ እንደቆየ ነው። በመጠኑና በይዘቱ ይለያይ እንደው እንጂ ጾም የሌለበት ኡመት አልነበረም ማለት ነው። ሁሉም ህዝቦች እንዲጾሙ ታዘዋል። በእናንተ የተጀመረ አይደለም። ሰው እንግዲህ አትብላ አትጠጣ የሚለው ነገር በጣም ስለሚከብደው እንዴት የሚበላ ነገር ሳይጠፋ በቤታችን ብዙ ጣፋጭ ምግብ ይያለ አትብሉ ብሎ ይከለክለናልና ያስረበናል እንዳይሉ በእናንተ የተጀመረ አይደለም። ቀደም ሲል የነበሩትን ኡመቶች ሁሉ አዝዣቸዋለሁኝ። እና ሰው እንግዲህ በግል ሲመጣበት ነው አንድ ችግር የሚከብደው። በአገር ላይ የመጣ ነገር ስለሚቀል እንግዲያስ ባለፉት ኡመቶች ሁሉ ያለ ነገር ከሆነ እኛም ከነሱ አናንስም ብለው እንዲደፋፈሩ ለማድረግ ማለት ነው። እና ይሄንን ያደረኩት ደግሞ በዚሁ በዱንያ ላይ ሰዎች እንግዲህ ሁልጊዜ በሚበሉና በሚጠጡ በሚጠግቡበት ጊዜ የተለያዩ ስህተቶችና ወንጀሎች ውስጥ ይገባሉ። በጥጋብ ስሜት ማለት ነው። በሚረባቸውና በሚጠማቸው ጊዜ ይደክማቸዋል። በሚደክማቸው ጊዜ ደግሞ ከተለያዩ አላስፈላጊ እንቅስቃሴዎች ይቆጠባሉ። የዛ ጊዜ ከዛ ልምድ ይወስዳሉ። ሰው እንግዲህ በማያስፈልግ እንቅስቃሴ ውስጥ መግባት ጠቃሚ እንዳልሆነ ሲረዳ በሌላም ጊዜ ትምህርት ይሆነውና ከመጥፎ ነገር ሁሉ ለመጠንቀቅ መድረሳ ትምህርት ያገኝበታል ማለት ነው። ከዛም ደግሞ በአኺራ ያን መጥፎ ነገር ሰርቶ ተመጠየቅና ከመቀጣት ይድንበታል ማለት ነው። አያመ ማዱዳት እና እንድትጾሙ የሚፈልገው ደግሞ የተወሰኑ ቀናቶች ብቻ ነው። ልክ አመቱን ሁሉ ወይም ግማሹን ወይም ሩቡን አይደለም የማዛችሁ። ከአመቱ ቀናትና ወራት የተወሰኑትን ብቻ ነው እንድትጾሙ የማዘው ይላል። እና ያንድ ወር ብቻ فمن كان منكم مريضا ይሄውም ደግሞ ግዴታ ተደርጎ የሚደነገገው ሙሉ ጤናማ ለሆነው ሰው ነው። አበለዛ ከናንተ መካከል ሁሙማን የሆነ አው አላ ሰፈሪን ወይም በአድካሚ ጉዞ ላይ የሆነ ሰው በዚህ በህመሙና በጉዞው ምክንያት ቢበላ ፈዕደቱ ሚን አያሚን ኡኸር እንደገና ከህመሙ ሲፈወስ ወይም ከጉዞው ሲቆም በበላቸው ቀናቶች ልክ እንደገና ውዝፉን ቆጥሮ መክፈል ይኖርበታል እንጂ በጊዜው ችግሩ ይያለ ዝም ብለ መጾም አለበት ብዬ አላከብድበትም ማለት ነው። وعلى الذين يطيقونه فدية طعام مسكين አሁንም ደግሞ ይሄን ጾም ለመጾም በመሰረቱ ቢችሉትም በጣም የሚከብዳቸው ለሆኑት ወገኖች ደግሞ በጾሙ ጊዜ እየበሉ በበሉት ልክ ለሚስኪን ፍዲያ መክፈል ይበቃቸዋል ይላል። እንግዲህ በእድሜያቸው የገፉ ሽማግሌዎችና አሮጊቶች ወይም ደግሞ በተለያየ ምክንያት ድክመት ያለባቸው ወይም ምግብ ሳይበሉ ብዙ ለመቆየት የማይችሉ የሆኑ ሰዎች እንደምንም ተጠናንተው ቢጾሙ ይችላሉ። ግን በጣም ፍዳ ያሳያቸዋል። እንደዛ የሆነ እንደሆነ በጣም እየተቸገራችሁና እየተሳቀቃችሁ ጡሙ አለለም። በእያንዳንዱ ቀን ለአንዳንድ ምስኪን የሚበቃ ምግብ እየሰጡ መብላት ይችላሉ በማለት አማራጭ ሰጠ ማለት ነው። ከመን ተጠው አኸይረን እና ለእያንዳንድ ምስኪን የሚበቃ ምግብ መክፈል ይኖርባቸዋል በሚልብ ጊዜ ከዚህ እንዳያንስ ማለት እንጂ ከዚህ በላይ ጨምሮ ቢሰጥ ከለከላል ማለት አይደለምና የሚሰጠውን ሰደቃ ከዛ በላይ ጨማምሮ አንድ ምስኪን የነበረውን ሁለት ምስኪን ሶስት ምስኪን ቢያበላ ደግሞ فهو خير له የተጨማሪው መልካም ስራ ለሱ ጠቃሚ ነው። አጅሩም እንደዛው ያድግለታልና ይጨመርለታል ማለት ነው። ወአንተ ሱሙ خير لكم ይሄን ስራችሁ ደግሞ በሆነ ባልሆነ ምክንያት ፌዳ ተከፈልን ግደለም እያላችሁ ከመታነፍ እንደምንም ተጥናንታችሁና ተጠናክራችሁ መጾሙ ደግሞ ይበልጣልና ይመረጣል ይላል። ሰው ደግሞ ትንሽ በር ከተከፈተለት የሚችለውን ሰው ዝም ብሎ ትንሽዋን በሽታ በማጋነን አሞኛል ይያለ ወደ መብላቱ ስለሚያመራ መጾሙን የሚያል የለም። በጣም የሚከብድ ከሆነ ነው እንጂ እና አማራጭ ሰጠሁት እንደ መጾሙ ይሆንልናል ብላችሁ እንዳትሳነፉ። እንኳንም ታደሙን እና ጾም የበለጠና የተሻለ አጅር የሚገኝበት መሆኑን ካወቃችሁ እሱን ትመርጡታላችሁ ይላል። شهر رمضان الذي انزل فيه القران እና ይሄ እንድትጾሙአቸው የተፈለጉት የተወሰኑ ቀናቶች በየትኛው ክፍለ ወቅት ነው ካላችሁ ደግሞ የረመዳን ወር ነው እንድትጾሙት የተፈለገው ከወራቶች መካከል ማለት ነው። የረመዳን ወር ደግሞ ለምን ተመረጠ ለሚለው አለዲ ኡንዚለ ፊል ቁርአን ይሄ መመሪያችሁ የሆነው ቁርአን በውስጡ የተወረደ በመሆኑ ክብር አግኝቷልና ጾምን በሱ ውስጥ እንዲከናወን ተደርጓል ማለት ነው። ሁደልናት የቁርአን ለሰው ልጆች የተሟላ የሆነ መመሪያ ሲሆን የወረደው ወይም መውረዱ የተጀመረው በርሱ ውስጥ ስለሆነ ነው። ወበይናት ሚነል ሁዳ ወልቁርአን ኡነተንና ኡሸተን የሚያብራሩና የሚያጠረጥሩ የሆኑ አንቀጾችን ያካተተ የሆነው ቁርአን የወረደበት ወር በመሆኑ የጾምን ክብር ለሱ እንዲሆን ተደርጓል ይላል። ፈመን ሸሂደ ሚንኩም ሸህር ስለዚህ ከናንተ ከሙስሊሞች መካከል ይሄንን የረመዳንን ወር ጾም የጤናማ ሆኖ ለመጾም ብቁ ሆኖ የተገኘ ሰው ፈለሱም የሆነ ያልሆነ ምክንያት ሳያበዛ በቆራጥነት ይጾመው። ወመን ካነ መሪዷን ከናንተ መካከል ግን ቀደም ሲል እንደተጠቀሰው ህሙማን የሆነ አው አላ ተፈሪን ወይም ባድካሚ ጉዞ ላይ የሆነ ሰው ፈይደቱ ምን አያሚን ኡኸር በጊዜው በችግሩ ምክንያት መብላቱ እንደተፈቀደለት ተጠብቆ ግን በሌላ ጊዜ ችግሩ ሲወገድለት በበላቸው ቀናቶች ልክ ቆጥሮ መጾም ይኖርበታል ቀዷውን ማለት ነው። ዩሪዱላሁ ቢኩሙል ዩስራ እና በዚህ ድንጋጌ አላህ በእናንተ ላይ ማቃለልን ይሻል። ቢያምህም ቢደክምህም ዝም ብለህ መጾም አለብህ ብሎ ከማክበድ ይልቁንስ በእናንተ ላይ ችግር በሚያጋጥማቸው ጊዜ ችግሩን ግምት ውስጥ አግብቶ ማቅለልን ነው የሚመርጠው። ወላ ዩሪዱ ቢኩሙል ዩስራ እናንተን ማስቸገርና ማክበድ አይሻም ይላል። ወሊትኩሙል ዒዳ ታዲያ ማቅለሉን የሚመርጥ ከሆነ ቀዷውንስ ለምን አዘዘ እንዳትሉ ቀዷው ማይታዘዘበት የረመዳን ቀናት የተከበሩ ቀናቶች ብዙ አጅር የምታፈሩባቸው ስለሆነ እነሱም በችግር ምክንያት ሲጓደልባችሁ በአጅርም እንደገና ኋላ ቀር እንዳትሆኑ የዛ የአጅራችሁ ቁጥር እንዲሟላ በመፈለግ እንጂ እናንተን ለማስቸገር ተፈልጎ አይደለም ይላል። ወሪቱ ከብሩላህ አላ ማሃዳኩም እና ይሄንን የተሟላ የሆነ መመሪያ አላህ Subhanahu Wa Ta'ala ስለለገታችሁና ስለመራችሁ ጌታችሁንም እንድታከብሩ ይፈልጋል። ወላ አለኩም ተሽኩሩን በአጠቃላይ ጌታ በለገታችሁ ጸጋና በሰጣችሁ ስጦታ ምስጋናም እንድታቀርቡ ይሻልና በዚህ መልክ የረመዳንን ወር እንድትጾሙ ነው የፈለኩት ይላል። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون. وإذا سألك عبادي عني باروچ سلنيه بميطيقو گزي ياو گيتاچن قرب نو بمسترن نگراو ويس اندما يتاين هولو روك نو نا ديمصاچن كفارگن نتراو بلو كطيقو مرسو اندميكتلو نو فإني قريب اني كولوم زندا ቅርብ ነኝ በአካል ባያውኝም እንኳን ከነሱ የራቅኩኝ አይደለሁምና ውጪ ወዲያ ወተዳይ የለማኝ ለመና ወይም ያቤትተኛን አቤትታ በቅርብ የምቀበል የሆንኩ ጌታ ነኝ ዳዳአኒ በሚጠራኝ ጊዜ ስለዚህ መጮህ አያስፈልግም፣ ቀስ ብላችሁ በሚስጥርም ብትነግሩኝ እሰማችኋለሁ እና አቀበላችኋለሁ ባላችሁ ፈለስተጂቡሊ ይልቁንስ ድምጽ መጮህ ሳይሆን ቁም ነገሩ እኔ ዱአቸውን እንድሰማቸውና እንድቀበላቸው ከፈለጉ እነሱ እኔ የምፈልግባቸውን ነገር አሚን ብለው ይቀበሉ የኔን ፍቃድ ያክብሩና ተዛዚን ይከተሉ ማለት ነው። ወሊኡሚኑ ቢ በእኔ በጌታቸውና በመብትየም ይመኑ ለአለሁም ይርሽዱን ይሄ የሆነ እንደሆነ እነሱ የሚፈልጉትን ነገር በቀላል ለማግኘት ይችላሉ በማለት ቃል ይገባል ማለት ነው። እና ዚህ ላይ እንግዲህ ሰሃቦች ጥያቄ አቅርበውላቸው ነበረ ያ ረሱላህ አቀሪቡን ረቡና ፈኑናጂ አም በዒዱን ፈኑናቢ ጌታችን ቅርብ ነውና በምስጥር እንንገረው አንድ ነገር ስንፈልግ ወይም ሩቅ ነው እንደማናየው ሁሉ ሩቅ ከሆነ ድምጻችንን ከፍ አድርገን እንጥራው ምን ይሻላል ብለው ሲጠይቋቸው ይህ ጥያቄ ከመና ሰዓቱ በፊት እንደሚጠይቁ አውቆ መልሱን አስቀድሞ ላከ ማለት ነው። እና ከዚያ በኋላ ማንንም ሰው እንዳውም ጮሆ ከመናገር ለጌታ ዱዓ ሲያደርግ ቀስ ብሎ ድሩ ረበኩም ተዘሩአን ወኹድየተን ወዱነ ልጀህሪ ሚን አልቀውል እንዳለው በምስጢር የሚነገረው ዱዓ ነው የበለጠ በአላህ ዘንዳ ተቀባይነት ያለው ማለት ነው። እና ዋናው ነገር የድምጽ መጮህ ወይም ቀስ ማለቱ ሳይሆን ለአላህ ታማኝና ተገዥ መሆኑ ላይ ነው። ወደ አላህ በጣም ቅርብ የሆነ የጌታውን ትእዛዝ አክባሪና እሱን ፈሪ የሆነ ሰው በምስጢርም ቢናገር የበለጠ ጌታ ዘንዳ ተሰሚነትና ተቀባይነት ይኖረዋል ማለት ነው። ፋሲቅ አሲ የሆነ ከሆነ ደግሞ የፈለገውን ያህል ቢደርቅም ጌታው ዘንዳ ያለው ግንኙነት ብልሹ ከሆነ ጌታም ሰምቶ እንዳልሰማ ሊያረገው ይችላል ነው የሚለው። እነዚህ ላይ አሁን ስለ ጾም ስለ ረመዷን ነበረ አንስቶ ሲናገር የመጣው። በመሀከል የዱዓን ጉዳይ ጣልቃ ማግባቱ በረመዷን ዱዓ ከማንኛውም ጊዜ የበለጠ ተሰሚነት ያለው መሆኑን ለማስታወስና ሙእሚኖች በጾማቸው ጊዜ ለዱዓ ትኩረት እንዲሰጡ በማሰብ ነው ማለት ነው። በመሆኑም ሙእሚኖች በዚህ በተባረከ በረመዷን ወር ለዲንም ለዱንያም የሚያሳስባቸውንና የሚያስፈልጋቸውን ዱዓ ሁሉ በትጋትና በንቃት ማድረግ እንዳለባቸው ነው። በተለይም በፊጥር ሰዓት ማለት ነው። ነቢያችን አለይሂ ሰላቱ ወሰለም አንድ ጾመኛ በሚያፈጥር ጊዜ ተቀባይነት ያለው ዱዓ አለ፣ ያችን ሰዓት ተጠቅሞ ዱዓ ካደረገ እንደሌላው ሰዓት አላህ በችላታ አያልፈውም፣ በሚገባ ይቀበለዋልና ይሰማዋል ስላሉ በፊጥር ሰዓት ዱዓ ማድረግ በጣም አስፈላጊ